رؤيا يسلج نبرج وكانت تحت ابن عمها كذا بفيت يا ابغوتو عليك غير تنور نبر يا ابغوتو عليك نبر يا غباچو سكران بن عمرو يبان نبر يا ابغوتو عليك رضي الله عنه ثم تلك صحابي نبر وكان من السابقين الاولين للاسلام بالنا ميست سودانا سكران معناتنو በግንባር ቀደም ወሳቢኩን አልአወሉና ምን አልሙሃጅሪን ብሎ አላህ ያካወደሳቸው ሰዎች አንዱ ነበሩ ማለት ነው። አላህ ይወፈቃቸው። ወቀድ ሀጀራ ኢላ አልሐበሻ ሁለቱም ባልና ሚስት አበክረው እስላምን በመቀበላቸው የመቆይ ተጽኖ ማኖር መቋቋም ሲያቀታቸው ወደ ሀበሻ ከተሰደዱት በተሰዎች አንዱ ነበሩ ማለት ነው። ثم رجع الى مكه ሀበሻ የተወሰነ ቆይታ ታረጉ በኋላ እንደገና ወደ መካ ተመለሱ። فتوفي بها سكران بن عمرو دكا غرو እንደተመለሰ ባለቤቷ ሰክራን አለፈባት ማለት ነው። فلما حلت ادوان ያው እንደጨረሰች ህዳዷን አራት ወር ከአስር ቀን ታሳለፈች በኋላ ተዘወጀ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አገባት ማለት ነው። ሁለት ማዘንተኞች እንግዲህ እኛ እንደጋገብ ብለው ሳምባሏን አጣች እሱም እሳቸው ሚስታቸውን አጡ። ባላማም ተመሳሳይ ስለሆኑ እሷም ሰው ሀገር ስንከራተት ኑራ በስደት ሀገር የገባው ብላደስ ሲላት ወዳውኑ ባሏን ተነጠቀች። እሳቸውም ደግሞ አላማዬ ተነገተ ዛሬ ይሳካል ይያሉ ሲያስቡ ዋና የቱ ባለቤታቸው አለፈችባቸውና ሁለቱም አዘንተኛ ስለሆኑ ሁለቱ ተፈላለጉ ማለት ነው። እና በሸዋል ወር አገቡ ማለት ነው ሰውዳ። ثم رجع وتزوج النبي بعد اعوام وبعد اعوام فلما حلت مالت فلما انقضى عدتها عده الاحداد يبقى له متباسط اربع ترك عشر كان متبقى لبات يعني قبل غزي تتناققش وهالا النبي اجتوا غبات وبعد اعوام وهبت نوبتها لعائشه كذم يو قتل انجلس بسستنيا يمتو عائشه ناتشو مالته عائشه كن حصان ناتشو اذا غزي አሳውዳ አይሻ እስከምት ድረስና ያው መለመተካት እስከምት ይችላል ድረስ ነው ያገለገሉት። ከዛ በኋላ እድሜያቸው ገፍቶ ስለነበረ የኔን ድርሻ ለአይሻ ሰጥቻለሁ ብሎ በስጦታ እኔ ስመዋን ብቻ የነብዩ ሚስት መባሉን ነው መፈልገው እንጂ ካሁን በኋላ እኔ አልጋፋም ብለው ራሳቸውን መስዋዕት ያደረጉት አላቅ ሴት ነበሩ ማለት ነው። ናርሚያስካቸው ነብዩ ጋር እንዳይፈቷቸው ብልህነታቸው እሳቸው እግሪ በርሜ የገፉ በመሆናቸው እኔው በቁጥሩ ልኖርበት የነብዩ ባለቤት ልባል ግን የኔን ድርሻ ለአይሻ ስጦታ ሰጥቻለሁ ይብለው አበረከቱ ማለት ነው። አማዘዋጁ ቢአይሻ አይሻን ያገቡት ደግሞ ረዲየላሁ አንሃ ፈካነ አይደን في شهر شوال ልክ እንደ ሰውዳ በሸዋል ወር ነው ወሩ ተገናኘ ማለት ነው። ግን በዛው አመት ማለት አይደለም ወላኪን ባዲ ሰውዴተ ቢሰና ሰውዳን ባገቡበት ሸዋል ወር በሚቀጥለው አመት ደግሞ በዛው በሸዋል አይሻን አጭና አገቡ ማለት ነው። ተዘወጀሀ ቢመካ አይሻንም ያገቡት መካ ያሉ ነው ሂጅራ ከመሄዳቸው በፊት ወሄ ቢንቱ ሲቲ ሲኒን ግን እሷን ወዳጃቸው ልጅ ስለሆነች በጣም ስለፈልጓት እንጂ አልደረሰችም ገና እድሜዋ 6 አመት ነው። በ6 አመት ጨቅላ ሆና እንግዲህ ነብዩ አቡበክር ጋር በጣም ስለሚቀራረቡና ስለሚዋደዱ ቀን በቀን አቡበክር ቤት ሳይሄዱ አይውሉም። በመጨረሻ ይሄን ዝምድናቸውን የበለጠ ለማጎልበት ሲሉ ልጅቷ ገና ህፃን ናት እንግዲህ አሙ መጣ ያለች እዛ ትመጣለች ሳቸው ያስጫውታለች ማለት ነው። ዋላ እቺ ልጅ ለምን አሰጠኝም ማሉ እንደ ቀልድ ማለት ነው። አቡበክር ደነገጡ እና እኔ ኮርሰውን እንደወንድሜ ነው ማለት የኔ ልጅ እንዴት ያገባት አላ ነው። አዎ አንተና እኔ ወንድም ነን ግን እሷ ሐላል ትሆናለች እኮ አሉ። አንማ ደስታውን ስለው ነው አሉ እሳቸው ወዳው ተስማሙና በ6 አመት ተሰጠች ማለት ነው። ከዛ ሰዓት ግን ያው መውሰድ አይችልም ዘወላጆቹ ጋር ተቀመጠችና ከ3 አመት ቆይታ በኋላ ነው እንደገና በአደል ሂጅራ መዲና የተረከቧት ማለት ነው። ወደ ፈለቢያ في المدينه في شهر شوال في السنه الاولى من الهجره ሂጅራ በሄዱበት አመት በመጀመሪያው አመት በዛው በኒካ በታሰረበት በሸዋል ወር አራተኛው አመት ማለት ነው ተረከቧት ማለት ነው ወሄቢንቱ ትስኒን ስትታሰር መጀመሪያ ሲሰጧቸው 36 አመት ነበራት አሁን 3 ጨምራ 9 አመት ላይ ደረሰች ማለት ነው وكانت احب ازواجه صلى الله عليه وسلم اليه بعد خديجه قبل لبت زبوتها ከኸዲጃ በኋላ የመጨረሻ የሚወዷት እቺ ልጅ ነበር ማን ነው አይሻ ኸዲጃን እንደማትወዳደር ነግረዋታል ለሷም ማለት ነው በየጊዜው ኸዲጃን እያነሱ እያደነቁ እያወደሱ ሲያስቸግሩ ኸዲጃ እኮ እንደዚህ ነበር ኸዲጃ እንዲያርጋልኝ ኸዲጃ እየሰሩ ይሄ ሰው የሁሉ ጊዜ ጭናሮጊታ ይረሱም እንዲያለችና እንዴ ደሞ አፈልቶ አንተ ማታርፎ ኢላ واحدة من عجائز قريش وقد أعود لك الله خيرا من هذا الشيء كالسائة تشالك وقنجز أهي مسلح قنجز الله ستوات يالك والكذي عندي تاروك ستوات دي ستنور عنه قال الشيء والله ما أعود لن الله خيرا منها قرتنا وكواله إنا خرجان ما تنكبه وفاءت شوهم قدي سبحان الله كالسائة تشالك من أم نقر الله هل تكالين يمارو فرقت أن ينتم على تم እና ካሁን በኋላ እንግዲህ ኸዲጃንማ እንደዚህ ምትተናቆይ ከሆነ ተጣላን ማለት ነው ሲሏት خلاص ቁርጡን አወቀች እንግዲህ በቃ እኔም ደግሜ ኸዲጃን አልቀወም ማልኩኛ ነው እና ኸዲጃን አያውቋት ማይሻ ረሳል ደረሱባት ግን ከዛ በኋላ ወደ 9 ሴት መጥቷል ማለት ነው ከነሱ ተከትሎ እነዛ ሁሉ ያስቀኑኝም የሚያስቀኑኝ የማላቃት ሴት ኸዲጃናት ምትስቀነኛ ነው لمن كموتي بوحالا نبيو عندي كانوا قولي رسوات إما يشلو فيكانوا إما ودسوات إما مقصوات فمهونو أني أهم بموتر اندسوار كو فيكزيو لأن السنين اللي ودسوينو يميلونو اندي أهو السوان دي كانبات يادر رقين يعني دي كانبات شو ميقبوت نجري بهيوات ما بتم ميقافوت نبارو سواقن بدر جواكف يالش بمهونو الله سبحانه وتعالى ሁሉም የበለጠ የምቀናው በኸዲጃ ነው ይሉ ነበርና ይሄ የዲኑን አፈሳ ነው ማለት ነው የሴትነት ክናስ ሳይሆን እንዴት ኸዲጃ ይሄን ያህል ነብይ ዘንድ ተወዳጅ ሆነች እንዴት ይሄን ያህል ክብር አገኘች በሚል ሌሎችን እንደሚበልጡ ያቃሉ ኸዲጃንም ለምን አልበልጣትም የሚል ሙከራ ተደረገ አልተሳካም ማለት ነው وافقها نساء الامه ከዛ በኋላ ግን ኸዲጃን የሚበልጡበት አንድ መስካላቸው አይሻ ማለት ነው ምንድነው አፍቃሁ ኒሳኢል উম্মাহ የኡመተ الاسلام ሴቶች የመጨረሻ አፍቃሃ الناس اعلم الناس بدين الله فمبال يتوقعሉ ማለት ነው እና ኸዲጃ እንግዲህ ገና ነስር አልመጣም በጅምር ላይ ነበር የነበረው በዛ ሰዓት ስለ ዲኑ ለመቋቋም መሰረት ለመጣል ትልቅ ሚና ይጫወቱ እንጂ ከዲኑ ጋራ ያላቸው ፍቅ አይሻ ጋራ ሲወዳደር የሚቀራረብ አይደለም ማለት ነው ለአመናቂ ቡጀማ አይሻም እንግዲህ ብዙ ማረጋላት ወፈዳኢሩ ዋፊራ ተሌሎቹ ትበልጣለች ተብሎ የምትደነቅበት ታላላቅ ክብር አላቸው ማለት ነው አይሻ ይሆንም ኸዲጃን እንደማይበልጡና እንደማይቀርቧትም ተናግረዋል ነብዩ በተለያየ አጋጣሚ ማለት ነው